خذ العفو وأمر بالعرف وأعرض عن الجاهلين. وإما ينزغنك من الشيطان نزغ فاستعذ بالله إنه سميع عليم. إن الذين اتقوا إذا مسهم طائف من الشيطان تذكروا فإذا هم مبصرون. وإخوانهم يمزونهم في الغي ثم لا يقصرون. وإذا لم تأتهم بآية قالوا لولا اجتبيتها قل إنما أتبع ما يوحى إلي من ربي هذا بصائر من ربكم وهدى ورحمة لقوم يؤمنون. وبالعفو وأمر بالعرف وأعرض عن الجاهلين. إن على نبي عليه الصلاة والسلام الله سبحانه وتعالى عنده لا شوال يكرتان مرات السلام فوشن ريا الأقباب أنسان بأمي أبساك شونا بأمي قدو بذيه ذبك راتشو كمالتي لكنس بيكرتان مالتنا أكديمنا ግሪየ ነብዮች ባህሪ እዚላይ ነው ታላቅነታቸው የሚገለጸው። ሽሮታ በሚያገኙበት ጊዜ ብዙ ግዜ ያጠቋቸውና ተፈቃያቸው የቆዩትን ጥላቶቻቸውን ምንም ነገር እንዳላደረጓቸው በቀላሉ ይቅርታ መስጠት ማለት ነው። ወሙል ቢልዑርፊ ሰዎችን ደግሞ በመልካምና በሰናይ ተግባር እዘዝ። ያው ቢሰሙም ባይሰሙም ሁሉንም ሰዎች ለአኺራም ለዱንያም የሚጠቅምና መልካም ቁም ነገርን እንዲሰሩ አስተባብርና ጎትጉት ማለት ነው። ወአሪዳኒል ጃሂሊን እንደገና ደግሞ ባለጌ የሆኑትን ሰዎች ያልሆነ ቃልና ተግባር ወደ አንተ በሚተነዝሩበት ጊዜ አንተ በተመሳሳይ መልኩ አጠፋ ከመመለስ ያላየ ያልሰማ መስለህ በልቄ ትለፋቸው ይላል። እንግዲህ አንዳንድ ባለጌ ሰው ገና በመንገድ ስትሄድ ዝም ብሎ ይለክፋል ያንጓጥጣል ማለት ነው። ለዛ ጊዜ አንተ ተመሳሳይ ሊመልስ ፈጣደው ይቻል ከባለጌ ጋራ አተካራ መፍጠር ነው። የዛ ጊዜ ክብርህ ይነካል። እንደዛ አይነት እንግዲህ ተራ ባለጌ በመታ በሚያጋጥመ ጊዜ ለሱ መልስ ከመስጠት አቻ አይደለም በማለት በሚጥቅ ሲያልፉት ነው የሚናደደው። ንቆኝ እኮ ነው የሰው ይላል። ተመለስክለትማ ሳይናገሩት የተሳደበ መልስ ከሰጡት እንደሚደባደብ አያጠራጥርም። የዛ ጊዜ ደግሞ እገሌ ኦመኔ ጋራ እሌባ ጋራ ተጣልቶ ሲባል ውርደቱ ላንተ ነው የሚሆነውና ከእንዲህ አይነቶች ባለጎችና ቂሎች በትላታ እና በሚጥቅ እለፋቸው በማለት ይመክራል ማለት ነው። እና ይህ መመሪያ ወይም ምክሩ ለነብዩ የተሰጠ ቢሆንም እሳቸውን የተከተሉት አማኞች ሁሉ ሊጠቀሙበት የሚገባ ጠቃሚ መመሪያ ነው ማለት ነው። ወይም ማንዘገነከ ምን ሸይጣን ይነዞን ከሰይጣን የሆነ ጎትጓዝ ደግሞ መጥፎ ነገር እንድትሰራ ቢጎተጉት ማለትም እንግዲህ አንድ ባለጌ ሰው ድንገት በሚለክፈው ጊዜ አንተም ሰው ነህ ለሱታንሳለህ እንዴ አትለው የሚል ስሜት ያሳድርብሃል። የዛ ጊዜ እንዲህ አይነት የሰይጣን ጉትጎታ ካጋጠመ ፈሰይ ቢላ በጌታ በአላህ ተጠበቅ አውዙ ቢላ ምን ሸይጣን ረጅም በማለት ተከላከለው። እሱ አውቆ አንተን አደጋ ውስጥ ለማግባት ፈልጎ ነው እና የሚኮለኩለው ማለት ነው። እነሁ ሰሚዑን አሊም እና ጌታን ድረስልኝና እርዳኝ ያልከው እንደሆነ ለሚባለው ነገር ሰሚ ለሚሰጠው እርምጃ አዋቂ የሆነ ጌታ ነውና ወዳውኑ የኔን ድጋፍ ታገኛለህ ይላል። እና መጥፎ ሰው እንግዲህ መጥፎ ሙከራ ሲያደርግ ሰይጣን ደግሞ አጋጣሚውን ተጠቅሞ ይኮለኩላል። አንተስ እንደዚህ ጎበዝ አይደለህም እንዴ? እንደውም አንተ ትሻላለህ፣ እንዴት ይደፍራል፣ እንዴት ያዋርዳል በለው መልስለት በሚለው ጊዜ ትቢት ይሰማህና ወዳውኑ እንግዲህ ደመፈልቶ አይነ ተጉረጥርጦ እሱ ጋር ትፋጠጣለህ። ኋላ ላላሰብከው አደጋና ውድቀት ትጋለጣለህ። ያንዳ ይሆን ይህን አይነት ስሜት የሚያሳድርብን ሰይጣን አውዙ ቢላሂ በማለት ትቋቋመዋለህ። ሰው ይሁን ደሞ በንቀት ታልፈዋል በማለት አላህ Subhanahu Wa Ta'ala እስላማዊ መፍትሄ ይሰጣል ማለት ነው። እነዚህን ተቀው ኢዛ መስተውን ቋይፉ ምን ሸይጣን እነዚህ አጌታቸውን የሚፈሩና ፍቃዱን የሚያከብሩ የሆኑት አማኞች ከሰይጣን የሆነ ጉድጎታ እንደዚህ በሚደርስባቸው ጊዜ ያው የሰይጣን ውትወታ ድንገት ሳያስቡት ሲያዋክባቸው ማለት ነው ተዘከሩ። ያንን የቁጣ ስሜት ወዳውኑ ተግባራዊ በማድረግ የሚከተላቸውን አደጋና ጦስ ያውቁታል ሙእሚኖች ናቸውና። እና በንዴት ፈረሳውን ተነሳስቼ አንደምጃ በወሲብ ነገ ለኔ ላይ ብዙ መዘዝ ያስከትላል ማለትም አርቀው ያስቡና ያስተውሉና ፈይዳውም ብስሩን ወዳውኑ መበቀልን ሳይሆኑ ሌላውን አማራጭ የተሻለውን አማራጭ የሚመለከቱና የሚያተኩሩ ይሆናሉ። ሰውየውን ወይም በመንከር ወይም በመልካም ጸባይ በመግባባት ወይም ደግሞ ዝም ብሎ በመሄድ ማለፉ የሚሻልና የሚመረጥ መሆኑን ይደርሱበታል እንጂ እንዲሁ ዝም ብለው በችግር አይገጥሙምና ለአደጋ አይጋለጡም ማለት ነው። ወኢኽዋኑሁም የሙዱነሁ ፊልገይ እና እነዚህ እንግዲህ የሰይጣን ጉትጎታ የሚያጠቃቸው ሰዎች እሱ የሚሰጣቸውን ጉትጎታና መመሪያ የሚቀበሉ ሆነው የተገኙ እንደሆነ ግን ወንድሞቻቸው ሰይጣኖቹ በጥሚት ይገፋፋቸዋል የበለጠ ማለት ነው። ይህ ሰይጣን ያንን የትንኮሳና የማስተባበር ተልኮውን በሚጀምርበት ጊዜ ሙእሚን ሆኖ የእሱን እንግዲህ አባባል ወዳውኑ ታላከሸፈበት በስተቀር ጠማማ ሰው የሆነና እሱ የሚለውን ጉትጎታ የሚሰማና የሚከተል የሆነ እንደውሰ እሱም ራሱ የሰይጣን ወንድምና ጓደኛ ሆኗል ማለት ነው። እና የሰይጣን ጓደኛ ወንድም መሆኑ ከተረጋገጠ ደግሞ ሰይጣን ትእዛዙን የሚቀበለው ካገኘ ተንኮልንና ሸርን ከመለገት ወደኋላ አይልም። አሁንም እንዲያርገው አሁንም እንዲያርገው እያለ አፍራሽ ተልኮውን ያጉድለታል መመሪያ ማለት ነው። ثم لا يقصرون فجان سيطانوش لم يسطواتش ممريا النبي سيطان واندموش يهونو سواتش كمت فوالنا أخراج تلقواتش اي قطبهم يكسروا بطال السمت الرشا اندو أهلاك النتي قدلوا ارمجا يدرارغو اندو السنة بزو قدات اندى درسو يادرقات سوال لما لدنو ين دايوانج المؤمن سوية مجمريا ين بلسا من يكسر البلو أسوانا أرقو ተመልክቶ የሚሻለውን አማራጭ ነው የሚወስደው እንጂ እንዲሁ ሰይጣን በነዳበት አይነዳም ማለት ነው። ወይዛለም ሰይጣን ቢያያ እና እነዚህ ካፍሮች ወይም እነዚህ የሰይጣን ጓዶች የሆኑ ወገኖች አንተ እነሱ የሚጠይቁትንና የሚፈልጉትን ተአምር ያላመጣህና ያላሰጠምክላቸው እንደሆነ قالوا لي ይላሉ። ለሁለት ሰበይታ ታዲያ ነብይ ነኝ እንዳልከው ከሆነ አሁን የጠየቅንህን ተአምር በፈጠራ ዓለምን አላመጣህም። መጀመሪያ አንተ የፈለከውን ነገር ሁሉ አያቅተኝም ባይነህ ስለዚህ እንግዳ ነብይ ከሆንክ እንዲህ አይነት ነገር አጥራ ብለን ነበር። ለምሳሌ የዚህ በመካ አካባቢ ያሉ ኮረብታዎችን ወርቅ አድርግልን ይያሉ ጠይቋቸው ነበር ሙሽሪኮቹ የታን ጠይቀና እንደገና ደግሞ እነዚህን ኮረብታዎች ጥርግ አድርገ ወደ አጣና በፈንታው ሰጥ ያለ ነዳ አድርጋ ታገራችንን እንደገና ትንሽ ጅረት አፍልቅና አትክልትና ለምለም የሆነች ሀገር አድርግልን እንደሻም ይያሉ ጠይቁ ነበር። ይህን ነገር እንግዲህ መልስ በማትሰጣባቸው ጊዜ አንተ ለምንድን ነው ታዲያ ነብይ ከሆንክ ይሄን ለማድረግ ያቃተህ? ይህን አታስፈጽምልን ነበረ? ያው በቅጥፈት ሁሉንም ነገር አድርገዋለሁ ትላለህ፣ ይህን ምስ ለምን የማታረግበት ምክንያት አለ እያሉ ያዋክባሉ ይላል። ቁል ኢነማ አተቢዑ ማ ዩሃ ኢለየ ሚን ረቢ፣ እናንተ የምታቀርቡልኝን ነገር ሳይሆን እኔ የምቀበለውና የምከተለው ከወደ ጌታዬ በኩል የሚተላለፍልኝንና የሚደርስኝን መመሪያ ነው የምከተለው። እሱ አድርግ ያለኝን አደርጋለሁ። እሱ ያላዘዘኝ ከሆነ ግን እናንተ አስሩን ነገር ብትደረድሩ እናንተ የምታቀርቡትን ነገር ሁሉ ማስፈጸም የለብኝም በላቸው ማለት ነው። ሀዛ በሳይሩ ሚን ረቢኩም፣ እና ይህ ከጌታችሁ የሆነ ማስረጃ ነው። ማለት ይህ ቁርአን ከአላህ በኩል እንግዲህ የመጣ ለመሆኑ እሱ ራሱ በይዘቱና በሂደቱ ሰው ሰራሽ አለመሆኑን ያረጋግጣል ማለት ነው። ወሁደን ለሚመሩበት ሁሉ ደግሞ የተሟላ የሆነ መመሪያ ነው። ወራህመቱን የአላህ ጸጋ ማስገኛም ነው። ይቀውም ዩሚኑን ለሚያምኑ ወገኖች ሁሉ ይላል ማለት ነው። ወኢዛ ቁርአ አልቁርአኑ ፈስተሚዑ ለሁ ወአንፊቱ ለዓለኩም ቱርሐሙን ወዝኩር ረበከ ፊ ነፍሲከ ተበሩዐን ወኺፈተ ወዱነ ልጅህሪ ምን ልቀውል ብልጉዱ ወልአሳል ወላ ተኩን ምን ልጋፊሊን إلا الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون وإذا قرأ القرآن فاستمعوا له وأنصتوا لعلكم ترحمون يدقمون له اللاسهم من مريع أنجوان تاتسبوا يتورد لنا يتلاكوا القرآن بعد أجباتك سنبدا بالناس السموت لان فاستمعوا له كالبتاتك وعجامتك يعو بواجائين بتام تكرس التاتكونا أكبراتك ማዳመጥ ይወርባችኋል ጌታችሁ የላከላችሁን መመሪያ ማለት ነው። ወአንሲቱ ጸጥበሉም ኡካታ ጸጣታ እንዳታረጉ ቁርአን በሚቀራበት አካባቢ ማለት ነው። ምክንያቱም ኻሊቀ ሰማዋት ወልአርድ ለሰው ልጆች ጠቃሚ ነው ብሎ ያወረደውን መመሪያ በምታዳምጡት ጊዜ እናንተ የምታወሩት ተራ ወሬ ጋራ መዘባረቅ የለባችሁም። እሱ በሚሰማበት ጊዜ ጸጥ ብላችሁ የራሳችሁን ወሬ አቋርጣችሁ ለእርሱ ብቻ ልባችሁንም ጆሮአችሁንም መስጠት ይኖርባችኋል። ለአለኩም ቱርሐሙን፣ ይህን ያደረጋችሁ እንደሆነ ልታዘንላችሁ ተስፋ ይኖራል። አላህ ያዝንላችኋል፣ በሰማችሁት ነገር ልትጠቀሙ ያስችላችኋል ማለት ነው። አለበለዚያ እንግዲህ ቁርአንን በሚሰማ ጊዜ እንዲሁ ጸጥታ የማያከብርና እውካታ የሚያደርግ ሰው የአላህን ቁርአን እስትኽፋፍ እንደማድረግ ይቆጠርበትና የሚታዘንለት ከመሆን ይርቃል። የኔም መልእክት ንቀዋልና በል እንግዳ ውስጥ አንተም ዋጋህን ታገኛለህ ይባላል ማለትም ያመለክታል። ስለዚህ እንግዲህ አንባዩ ማንም ይሁን ማን ወይዛ ቁርአ አልቁርአኑ ነው ያለው። አሁን ጊዜ እንግዲህ በተለያዩ ዘመናዊ መሳሪያዎችም ይነበባል። ያው በኢዛ በተለያዩ ሙሰጅላት መሳሪያዎች ከሩቅ አገር ሊመጣ ሊሰማ ይችላል። ብቻ ቁርአን ከሆነና የሚነበበው ነገር ከታወቀ አንባቢው ልክ በአካል ሰው ባይሆንም በእሱንም ያጠቃልላል። እና የአላህ ቃል በሚሰማበት ጊዜ ጸጥ ብሎ ማዳመጥና መከታተል ይኖርበታል። ማዳመጥ የማይችል ከሆነ ግን ከአካባቢው መገለል ወይም ደግሞ ያ ሙሰጅሉን ነገር ማስቆም አለበት እንጂ እሱም እያነበበ እንደገና እነሱም እያወቁ የሆነ እንደሆነ ረህማ በማገኘት ፈንታ ኒቅማ ሊያመጣ የሚችል መሆኑን ይጠቁመናል ማለት ነው። እና በአጠቃላይ ይህ እንደ መመሪያ በጣም ከፍተኛ አክብሮትና ግምት ሊሰጠው የሚገባ ነገር መሆኑን ነው የሚያሳየን። ወድኩር ረበከ ፊ ነፍሲከ፣ እና አንተ ሙእሚን የሆንክ ሰው ወይም ለነቢዩ ሊሆን ይችላል፣ ነቢዩ ሆይ ጌታህን በነፍስህ አውሳው ይላል። ማለትም ሙእሚን የሆነ ሰው በማንኛውም ጊዜ ሰውን ጋር ቢሆን ብቻውን በስሜቱና በነፍሱ ጌታውን አይረሳም። በቃሉ ወይም በተግባሩ እንኳ የተለያዩ ሽግሎች ውስጥ ቢሆንም በልቡ ውስጥ የጌታ ትውስታ አያቋርጥምና ሁልጊዜ በነፍስህ በልቦና ውስጥ ጌታህን ተማስታወስ አትቆጠም። ተዶሩአን ለሱ የምትተናነስ ሁነ ወኺፈተን፣ ቅጣቱንና ቁጣውን የምትፈራ ሁነ ጌታህን ሁልጊዜ ማስታወስ ይኖርብሃል። ወዱን አልጃሪ ምን አልቀውሊ፣ እንደገና ደግሞ እሱን በምትለምንና በምትጸልይበት ጊዜ ከጩኸት በታች ባለ ድምፅ፣ ብዙ ጩኸ መንቀባረር አያስፈልግም። ጌታን ሲለመን ያው ቅርብ የሆነ ጌታ ነውና በእውቀቱና በኃይሉ በምስጢር ቢነገር ይመርጣል ማለት ነው። ከመጮህ መጮህ የሚያስፈልገው ብዙ ህዝብ የምታስተናግድ የሆነ እንደሆነ፣ ለምሳሌ ኢማም የሆነ እንደው የሚያደርገው እንዶ አሰምተው ህዝቦቹ አሚን እንዲሉ ካስፈለገ እንደ ሰዎቹ ብዛትና ስፋት በመጠኑ መጮህ ይቻላል ማለት ነው። አለበለዚያ ብዙ ሰዎችን ማሰማት የማያስፈልግበት ቦታ ላይ ከመጮ ይልቁንስ በምስጢር ቀስ ብሎ የሚነገረውን ነው አላህ ስብሓነ ወተዓላ የሚወደውና ከቃላትም ዝቅ ባለ ቃል ተጠቀም በዱዓ ጊዜ ይላል። እዚህም ላይ በሀገራችን አንዳንድ ሰዎች ይህንን እንግዲህ ህግ ባለማወቃቸው ዱዓ በሚደረግበት ጊዜ በሀይል እንግዲህ ያለ የሌለ ሀይሉን ድምፁን አውጥቶ ካልመረቀ ወይም ደግሞ አሚንባው ታላወስካ በስተቀር ምን ሆናችሁ ጎበዝ ተኛችሁ እንዴት ነው እያሉ የሚቆጡና የሚወርፉ አሉ። በቁርአን አባባል በተቃራኒው ማለት ነው። እና ስለ ጮኸ ስላጓራ አይደለም አላህ ሲጃባ የሚሰጠው። እና ሰዎቹ ግን በጣም ካልጮኸ አልመረቀነም ይባላል። ካልመረቀነ ደግሞ ዱዓ ዋጋ የለውም ወደሚለው ድንደማ ይሄዳሉ ማለት ነው። አላህ የሚለው በተዋጁ በፍርሃት በአክብሮት በአደብ ሆኖ በምስጢር ቃል ቀስ ብሎ የተነገረው ነው የሚወደውና በዛ መልክ አናግሩኝና ለምኑኝ ይላል። ሰዎቹ ደግሞ በጣም እንዳው እንደ ሚዜ ጩኸት ታላወካ በስተቀር ቤቱ እስከሚሰነጣጠቅ ታልተጮኸ በስተቀር ሲጃባ የማይኖር አልመረቀንክምና ዋጋ የለህም ብለው የሚንቁ ከሆኑ ይህ ከእስላማዊ አስተሳሰብ የራቀ መሆኑን ነው የሚያሳየውና የሚያስጠነቅቀው ማለት ነው። እና ይህን አይነት ዱዓ ደግሞ የሚያደርጉት መቼ ነው? ቢልጉዱቡ ወልአሳል፣ በጠዋትና እንዲሁም በምሽት ሰዓት ማለትም ከቀትር በፊትም ከቀትር በኋላም ባለው ሰዓት ምን ጊዜም የአላህ በር ክፍት ነውና በአሁኑ ሰዓት ዱዓ አይደረግም የሚባል ነገር የለም። ባስተኛው ወቅት ማለት ነው። ያው ጊዜ ሲባል እንግዲህ ከቀትር በፊትና ከቀትር በኋላ ተብሎ ይከፈላል። በጠዋትም ሰዓት ዱዓ ብታረጉ አደቡን እስከጠበቃችሁ ድረስ ሰማችኋለሁ፣ እቀበላችኋለሁ። ከሰዓትም እንደገና በምሽትም ብታረጉ እንደዛው አደቡ ከተጠበቀ ይሰማችኋለሁ ማለት ነው። ወላ ተኩም ሚነል ጋፊሪን፣ ለማንኛውም ጌታን ከማወደስና ከመዝከር ከመጸለይ ከሚዘነጉት ወገኖች እንዳትሆን አዩሃል ሙእሚን ወይ አዩሃል ነቢዩ እንደማለት ነው። እነለዚና ኢንደረቢከ፣ እነዚያ ከጌታ ዘንዳ የሚገኙት ንጹሐንና ቅዱሳን የሆኑ መላእኮች በሰማይ ዓለም የሚገኙት መላእኮች ማለት ነው። ላይስተክብሩን አን ዒባደቲ፣ ጌታን ከመገዛት አይኩራሩም። እነሱ እንግዲህ ንጹህ ቅዱስ ከመሆናቸው ጋር ኩራት ቢፈቀር ኑሮ ለፍጡር ለእነሱ ነበር ኩራት የሚፈቀደው። እና በሰባቱ ሰማያት ውስጥ ሁሉ ያሉት መላእክቶች ሁሉ ሁልጊዜ አላህን ፈርተውና ተጨንቀው ነው የሚገዙትና የሚታዘዙት እንጂ አንድ ቀንም የኩራትና የትዕቢት ስሜት አይታይባቸውም። ወይ ሰቢሑ ነው፣ ጌታቸውንም ያጠሩታል። ለሱ ከማይገቡ ባህሪያት ሁሉ ከማንኛውም ድክመትና ጉድለት የራቀና የጠራ ጌታ ነው እያሉ ያወድሱና ያመጉሱታል ማለት ነው። ወለው የስጁዱን፣ ለሱም ይሰግዳሉ። እና እነዚያ እንግዲህ የኔን ደረጃና ማንነት ያወቁ መላእክቶች በዚህ መልክ የሚያከብሩኝና የሚሰግዱ የሚያወድሱ ከሆኑ እናንተ ደግሞ ሰዎችና ጅኖች እንዳውም በደረጃችሁ ዝቅ ያላችሁ ናችሁና ያው ወንጀል ስለሚያጋጥማችሁ ለዛ ለወንጀላችሁ ማስተረጃ የሆንላችሁ ዘንዳ ዱዓንና ዝክርን ማብዛት ይኖርባችኋል። ከዱአና ከዚክር የሚቃቃ ቢኖር ኑሮ መላእክቶች በተብቃቁ ነበር። እነሱ እንኳን ሁሉ ግዜ ያለማቋረጥና ያለመሰልሰል እኔን የሚያወድስና የሚያጠሩ የሚሰግዱ እስከሆኑ ድረስ እናንተ ደግሞ የነሱን ፈለግ ተከትላችሁ በተመሳሳይ መልኩ የታችሁን ያለማቋረጥና ያለመሰልሰል በጧትና በማታ መጸለይና ማወደስ መስገድ ይጠበቅባችኋል በላቸው ነው። بسم الله الرحمن الرحيم يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة مما رزقناهم ينفقون أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم سورة الأنفال مدنية وآياتها 75 الأنفال مجنى وردت بعد الهجرة يمتعك 6 سبع أمس تنكس وشار دبات እና በመዲና ከወረዱ ሱራዎች በመሆን ተታወቀ ባህሪያም ልክ በመዲና ሱራዎች ጸባይ ላይ የተመሰረተች ነች ማለት ነው። እና የመዲና ሱራዎች ብዙ ጊዜ የተውሂድ ነጥቦች ላይ ብቻ ሳይሆን ትኩረታቸው የዕለት ተዕለት የህብረተሰቡ እንቅስቃሴ ጋራ የሚሄዱ ህግጋቶችንና ደንቦችን መመሪያዎችን ማቅረብ ነው ተልኳቸው። ምክንያቱም ነቢያችን መዲና ከወረዱ በኋላ የራሳቸው የሆነ ፍርአት ዘርግተው መንግስት መስርተው ህዝባቸውን መምራት ነበረባቸውና ለዛ ለህዝባቸው መተዳደሪያና መመሪያ የሚሆኑ አንቀጾች ይመጡ ነበር ማለት ነው። ወደሳቸው እንጂ ማለት አለቁ በልጋዛዋት ወልጂሃድ ቢሰብልላ በተለይ ይህች ሱራ ዘመቻ ልቅም በከፈቱበት ዘመን አካባቢ በመሆኗ ስለዘመቻና እዛ ጋር ተዛማጅ የሆኑትን ሁኔታዎች የሚዳስሱ አንቀጾች በስፋት ይገኙባታል ማለት ነው። ፈቀድ አለጀት ባደናዋህ ልሐርቢያ አለት የባህረት አቂበ ባድ ልገዘዋት እና ከአንዳንድ ዘመቻዎች ጋራ ወይም ከዘመቻዎቹ በኋላ የተከሰቱ ለሆኑ ነገሮች መፍትሄዎችና መመሪያዎችን ታጠቃልላለች ማለት ነው። ወተገመነት ከሲረ ምነት ተሽሪአት ልሐርቢያ በተለይ ከሰላማዊ መመሪያዎች ጦርነት ጋር የተገናኙና የተዛመዱ የሆኑ መመሪያዎች በብዛት ይገኙባታል ማለት ነው። ነገለታ ሱረቱል ከሪማ في اعقاب غزوة بدر እና ይህች ሱራ በበድር ዘመቻ ሰሞን ነው የወረደችው። አንደቲ ካነፋት ያተል غزوات في تاريخ الاسلام المجيد እና በእስላማዊ ታሪክ በጣም ልዩ ቦታ የተሰጠው የበድር ዘመቻ ለመጀመሪያ ጊዜ እስልምና በግሩ የቆመበትና ጥላት እቅስሙ የተሰበረበት ታላቅ ክስተት የተፈጠረበት የበድር ዘመቻ እጅ ሱራ ጋር ቀጥተኛ ግንኙነት ይኖረዋል ማለት ነው። እና የበድር ዘመቻ ለመጀመሪያ ጊዜ እስልምና ጮራ የፈነጠቀበትና ኩፍር ደግሞ አንገቱን የደፋና ያፈረበት አጋጣሚ ነበረ። ከዛ ወዲህ እንግዲህ በተከታታይ በሚደረጉት እንቅስቃሴዎች እስልምና እየተጠናከረና እየተስፋፋ በዛው ልክ ደግሞ ኩፍርና ካፊሮች እየተዋደቁና እየተዳከሙ የሄዱበት ነው ማለት ነው። ومن المعلوم من تاريخ الغزوات التي خاضها المسلمون ان غزوة بدر كانت في رمضان من السنة الثانية للهجرة بتاريخ اللي تذكرنا عند تعوقه يا بدر زمتا برمضان ور تسامة سجد به لتنيو عمد لاي نبارا الى وكانت هي الجولة الاولى من جولات الحج مع الباطل نايه يا بدر زمتا ባጢልና ሀቅ ለመጀመሪያ ጊዜ ባደረጉት ትንቅንቅ የመጀመሪያው ዙሪያና የመጀመሪያው ሙጤት የተዘገበበት ነበር። ከዛ በፊት ኩፍርና ካፊር ማን አለብኝ ብሎ ሲናኝ ቆየ። በኋላ ለመጀመሪያ ጊዜ ግን ሀቅ በባጢል ፊት ቆሞ እኔ አለሁ ብሎ የተናገረበትና ለመጀመሪያው ፍጥጫ የተፈጠረበት በመጨረሻም ደግሞ ለባጢል ውድቀቱን ያበሰረበት ነው ማለት ነው። ወጊተና አሰርደ አዳት ይበድሪን የበድር ዘመቻን እንግዲህ ክስተቶች በሲደረግር በየጣልቃው ደግሞ አላህ ሱብሃነሁ ወተዓላ ሙእሚኖችን በእምነት ስማቸው ይጠራቸዋል። በተደጋጋሚ ከአንድ እስከ 6 ጊዜ ያ አዩአለዚነ አመኑ የሚለውን አጠራር ይጠቀማል። ይህም የሚያሳየው ሙእሚኖችን በዚህ በእምነታቸው ሳቢያ ነው አላህ ያልተጠበቀ ድልና እድል የሰጣቸውና ይህንን እምነታቸውን ዳር ለማድረስና ተልእኮውን ለማስፈጸም ያልተቆጠበ ጥረት የማድረግ እንዳለባቸውና በእምነታቸው ጠንተውና በርተው በቀጠሉ ቁጥር አላህ ከጎናቸው እንደሚሆን ለማሳየትና ለማረጋገጥ ነው ማለት ነው። እና ይሄ ኢማናቸውን እስከተጠበቁ ድረስ ጥላቶቻቸው በብዛትም ሆነ በመሳሪያ በስንቅም በስጥቅም ቢጠናከሩና ቢልቁም አላህ ሱብሃነሁ ወተዓላ ዲሉን ለነሱ የሚሰጣቸው መሆኑን ለማረጋገጥ የተጠቀመበት አነጋገር ነበር። በመጀመሪያው አጥሪ ቀጥሎ ያስተላለፈው ቁም ነገር ቢኖር እነዚህ ሙእሚኖች ቁጥራቸው ጥቂት አቅማቸው ደካማ ቢሆንም ከጥላቶቻቸው ጋር በውጊያ ሲሰለፉ እንዳይፈሩና እንዳይሸሹ ማስጠንቀቅ ነበረ ማለት ነው። ይህንንም በማስመልከት ያ አዩሃ አለዚነ አመኑ ኢዛ ለቂቱሙ አለዚነ ከፈሩ ዘሕፈን ፈላ ተወሉሁም አልአድባር። እናንተ አማኝ የሆናችሁ ወገኖች ካፊሮቹን በጣም ተከማችተውና ተበራክተው በምታገኟቸው ጊዜ በጦር ሜዳ እነሱን ፈርታችሁ ወደ ኋላ ጀርባ ሰጥታችሁ እንዲያትሸሹ የሚል ማስጠንቀቂያ ያስተላለፈበት ነው። ወአመኒዳ ኢሳኒ ሁለተኛው ጥሪ ደግሞ ፈቀርጃት ኢልአምሩ ቢስሙዒ ወጣዓ ለአምሪላሂ ወአምሪ ረሱሊሂ። በዚህ በእንቅስቃሴያቸው የአላህን ትእዛዝ እንዲያከብሩና የነቢዩንም አመራር እንዲከተሉ ያስጠነቀቀበትና የመከረበት ነበረ ማለት ነው። ያ አዩሃ አለዚነ አመኑ አጢዑ አላህ ወረሱለሁ ወላ ተወለው አንሁ ወአንቱም ተስመዑን። እናንተ በአላህ ያመናችሁ ወገኖች ሆይ ያመናችሁበትን ጌታ አላህን ተገዙ፣ ለረሱልም ታዘዙ። እንደገና ከሚሰጣችሁ ትእዛዝና መመሪያ የምትሰሙ ሆናችሁ እንደማትሰሙ ሆናችሁ እንዳትመለሱ የሚል ማስጠንቀቂያ ነበረ። ሶስተኛው ጥሪ ደግሞ አላህ ሱብሃነሁ ወተዓላ እንዲሁም ነቢያችን አለይሂ ሰላቱ ወሰላም ለዘላለማዊ ህይወት የሚያበቃ ነገር በሚጋብዛቸው ጊዜ ያን ጥሪውን እንዲያከብሩና እንዲቀበሉ የሚጠቁም ነበረ። ያ አዩሃ አለዚነ አመኑ እስተጂቡ ሊላሂ ወልረሱል ኢዛ ዲአኩም ሊማ ዩሕይኩም። እናንተ አማኞች ሆይ ለአላህና ለመልእክተኛው የጥሪ ተቀባዮች ሆኑ። የዘላለማዊ ህይወት የሚያበቃችሁን ነገር፣ ጽድቅ ወይም ጀነት የሚያወርሳችሁን ነገር ሲነግሯችሁና ሲመክሯችሁ ለዚህ አይነቱ ጥሪ ጆሮ ስጡ የሚል ነበረ። አራተኛው ጥሪ ደግሞ በዚህ በጥሪ ውስጥ አማናቸውን እንዲጠብቁ በተለይ የውስጥ ምስጢራቸውን ለጥላት አሳልፈው እንዳይሰጡና እንዳያባክኑ የሚያስጠነቅቅ ሲሆን ያ አዩሃ አለዚነ አመኑ እናንተ ያመናችሁ ወገኖች ሆይ ላ ተኹኑ አላህ ወረሱል አላህንና መልእክተኛውን አትክዱ፣ ወተኹኑ አማናቲኩም የተጣለባችሁንም አደራ አታጓርሉ፣ ወአንቱም ተዕለሙን እናንተ አማና ማጓደል የሚያስከትለውን መዘዝና ጥፋት የምታውቁ ሆናችሁ የሚል ነበር። አምስተኛው ጥሪ ደግሞ ተቀለፈተ ነበረሁም ፊ ኢላ ተመረት ተቅዋ አላህን የፈሩ እንደሆነ የዛ የተቅዋቸው ውጤት ለዱንያም ለአኸራም ለወደፊት ብሩህ እድል የሚያመጣ መሆኑን የሚጠቁም ሲሆን ያ አዩሃ አለዚነ አመኑ ኢንተተቁላህ የጃአል ለኩም ፉርቃና እናንተ አማኞች ሆይ አላህን የፈራችሁና የተጠነቀቃችሁ እንደሆነ በልባችሁ ውስጥ ብርሃንን ይሰጣችኋል ይላል። ማለት ኢማናችሁ የበራ መጥፎውንና መልካሙን በህሊናችሁ ገምግማችሁ ለመለየትና ለማወቅ የምትችሉ ያደርጋችኋል። ወይከፍር አንኩም ሰይአቲኩም ወንጀላችሁን የሚሰርዝላችሁና ወይግፍር ለኩም ምህረትም ይሰጣችኋል ወላሁ ዙል ፈድል አዚም አላህም የታላቅ ችሮታ ባለቤት ነው የሚል ነው። አምስተኛ ወይም ስድስተኛው ደግሞ ወሚዳው ለአኺር የመጨረሻው ሲሆን ፈቀድ ወደሐ ለሁም ፊ ጠሪቅ ልዒዛ የዘላለም ክብርና ልዕልና የሚገኝበትን ነገር የጠቆመበት ነበረ። ወዛሊክ ቢተፋቲ አማመ ልአዕዳ ጥላቶቻቸው ያለ የሌለ ኃይላቸውን አጠናክረውና አስተባብረው ቢመጡም ባለመበገር ሁላቸውን በጥንካሬ እንዲቆሙና እንዲከላከሉ የጠራበት ነበረ። ያ አዩሃ አለዚነ አመኑ ኢዛ ለቂቱም ፊአተን ፈትቡቱ ወዝኩሩላህ ከሲረን ለዓለኩም ቱፍሊሑን እናንተ አማኞች ሆይ ጥላቶቻችሁን በጉርብ በጉርብ ሆነው አብረው በምታገኟቸው ጊዜ ፈርታችሁ ወደ ኋላ እንዳታፈገፍጉ በድፍረት ተጋፈጧቸው፣ አላህንም አስታውሱ። የአላህን ትእዛዝ ባከበራችሁ ቁጥር ጥላቶቻችሁ የፈለገውን ያህል ቢበዙም ቢያብሩም አላህ ከእናንተ ጋር መሆኑን ከተገነዘባችሁ ዲሉ የእናንተ ነውና በድፍረት ተጋፈጧቸው። ይህንን ያደረጋችሁ እንደሆነ ለአለኩም ትፍሊሑን በዚህ ዓለምም ይቀናችኋል፣ በመጪውም ዓለም የዘላለም ዲን ትጎናጸፋላችሁ የሚል ነበረ ማለት ነው። ወቀድ ከተመት ሱረት ልከሪማ ቢበያን ልውላየት ልካሚላ በይን ልሙእሚኒን በመጨረሻም አማኞች በሀገር ወይም በመልክ በዘር ሳይከፋፈሉ ولا إله إلا الله سر بكة تسباسه الناس تسافره عن بسوء عن بي أمثال هنا عن بكة تسباسه هيك هنا الله سبحانه وتعالى كبرنا لإنا لنسو يميسات أجسو مهنون يارغ أجد أبسيهون كهدو يكتم دقمو اندزاد تساساتنا كنتو إمنات أجسو يميسات أبدرنا يميرد عربو مهنون زلتو إننا سيكنسو فيتن جات فرسركو عن بنات أجسونا تناكرو ينكار أجسو نيكنا سننجلو يارغ أجد أبسنا برم عليكم እነዚህ እንግዲህ ከመላ ጎደል ራፋ ያተኮረችባቸው ዋና ዋና ነጥቦችና አንኳር ጉዳዮች ሲሆኑ በየጣልቃዎችም ሌሎች ጠቃሚ ቁም ነገሮችና መልእክቶች ይኖራሉ። አላንፋል በማለት የተጠራቸው ያው ከመጀመሪያው ቃል የተወሰደ ጥቅስ ነው ማለት ነው። የጻሉነ ካኒል አንፋል ስለአለ ብርቅ ቃል ስለሆነ በዚሁ ምዕራፍ አንድ ተጣቦ ተደርጓል። አንፋል ማለት የነፈል ጀምዕ ነው፣ ገኒማ ማለት ነው። በምርኮ የሚገኝ ንብረት ነውና ስለሱ ይጠይቃል። ስለሱ ለሚነሳው ጥያቄ መልስን ሰጥበታለን ይላል። ከተወሰነ ጊዜ በኋላ እንደገና ይመለስበትና ወአለሙ አንማ ገኒቱም ምን ሸይን ይላል። ወደ መካከለ አካባቢ ማለት ነው። የሳሉነከ አንል አንፋሊ ስለ አንፋል ስለ ምርኮ ንብረት እንዴት እንደሚከፋፈል ይጠይቃል አላቸው ነብዩ አለይሂ ሰላም። ቁል አንፋሉ ሊላሂ ወረሱል እነዚህ የምርኮ ገንዘቦች ያከፋፈል ፍርአት ለአላህና ለመልእክተኛው ነው በላቸው። እናንተ አያገባችሁም ይሄ ያከፋፈሉን ሁኔታ ለኔና ለመልእክተኛዬ ተተውልኝና እኔ በፈለኩት መልክ አከፋፍላችኋለሁ ብለህ ንገራቸው ይላል። ፈተቁላ ከዚህ በተለየ ግን እኔ ይገባኛል እኔ ይገባኛል እያላችሁ በየግላችሁ ብልጫና ቅድሚያ ለማገኘት የምታደርጉትን እስቅድም ድንያ አላህን ፈሩና ተው። واصلحوا ذات بينكم بمكاكلاتكم يالون دغمو يشاكر غنيمتم استكاكلوا واطيعوا الله اللهنم تجزوا ورسوله لا ملكتنياهم تجزوا ان كنتم مؤمنين اونات امانيوت يوناچو اندهنا بلاچو الى يي مجمريو انقص يوردبت يراسي يونه مكنيات عندو ارتم منديناو نبياتنا عليه الصلاه والسلام كجي كمتا تسدوا مدينه كوردو بهالا ለሁለት አመታት ያህል ራሳቸውን እያዘጋጁና እያጠናከሩ ቆዩ። ጥላቶቻቸው ግን በኋላ ባደረ ቁጥር እነሱ እየተጠናከሩ ይሄዱና እንደገና ዙረው መጥተው ያጠቁናል በሚል ስጋት እጃው ሄዱበት ይሄን ገቡበት ገብተን ማጥፋት አለብን እያሉ ይዘጋጁላቸው ነበር የመካ ካህዲዎች ማለት ነው። በዚህ ሁኔታ ላይ እያለ ከለታት አንድ ቀን የመካ ነጋዴዎች በግሩፕ ነበር የሚሄዱት። ባንዲ መሪ ስር ተሰባስበው ክራራ ነጋዴ ይባላል ከዚህ ተነስተው ወደ ሻማ ሀገር ዛሬ ሱሪያ ወደሚባለው ብዙ ሸቀጥ ነው በአቡ ሱፊያን ሐላፊነት ይልካሉ። እና ከዛ ሲሄዱ ታስቡት ድንገት ስለሆነ የደረሱት አመለጧቸው። ወደ ሱሪያ ሄደዋልና ጥላቶቻችን ሲመለሱ ተዘጋጅተን መጠበቅ አለብን አሉና ነብያችን አለይሂ ሰላም መመሪያ ሰጡ ማለት ነው። ምክንያቱም ከዚህ ተመካ ሀገር ተሰደው ሲወጡ ለነፍሳቸው እንደ ሌባ ለሊት እየተደበቁ አዩና ላዩን እያሉ የለስን ጥቋሳ ይዝ ነው ወጡት። በቤት ያለውን ንብረት ሀብታቸውን እንዳለ ቤታቸው እንደሞላ አብተደገፉ እንዳለ ነው ጥላት ወርቶ የወንጀለኛ ንብረት ነውና በውርስ እኛ መስው ይገባል በማለት ተከፋፍለውት ነበር። እና ያንን እንግዲህ በቤታቸው ያለውን ንብረት ሁሉ ዘርፈው ስላስቀሩባቸው አሁን በዚህ በነገሩት አማካይነት የተወሰነ ሸቀጥ እንኳን ብናስቀር ለዛ ለተወረሰው ንብረታችን ከብዙ በጥቂት እንኳን መተኪያ ሊሆን ይችላል በማለት አስበው ነጋዴዎችን ለማስቀረት ሞከሩ ማለት ነው። በዛ መልኩ እንግዲህ ጥላቶቻችን ሸቀጥነው ሲመጡ ከሱሪያ ማንገር ላይ ደስተን መቀበልና ሸቀጡን ማስቀረት አለብን ብለው ይንቀሳቀሳሉ። ደሞ በጥቂት ጊዜም አላሰቡም አልተዘጋጁበትም። በቅርብ የተገኙትን አማኞች ብቻ ይሄን ጉዳይ በማስረዳትና በማሳመን አንድ 313 የሚሆኑ ሰዎች ብቻ አስከትለው ሄደው መንገድ አካላት ይደፍጣሉ ማለት ነው። እና አላህ ሱብሃነሁ ወተዓላ ስለረዳቸው ጥላቶቻቸው ፈሩ። ጥቂትም ቢሆኑ እነሱ እንደሚጠብቋቸው ደረሳቸው ጥቆማ